ألف لام ميم صاد كتاب أنزل إليك فلا يكن في صدرك حرج منه لتنذر به وذكرى للمؤمنين اتبعوا ما أنزل إليكم من ربكم ولا تتبعوا من دونه أولياء قليلا ما تذكرون وكم من قرية أهلكناها فجاءها بأسنا بياتا أهم قائلون فما كان دعواهم إذ جاءهم بأسنا إلا أن قالوا إنا كنا ظالمين أعراف مكية وآياتها 600 الأعراف مكة وردج ستون 206 أنكسوا يتشعلوا وهي أول سورة عرضت للتفصيل في قصص الأنبياء ከመካ ፍራዎች መካከለ የነብያቶችን ታሪክ ሰፋና ዘርዘር አድርገው ከሚያቀርቡት ምዕራፎች አንዷና የመጀመሪያው አንኛ የምትተከሰው ይህች ምዕራፍ ነች። እንደተለመደው የመካ ፍራዎች በተፈረነ ጥቆች ላይ ነው እና ትኩረታቸው እሷም እንደጓደኞቿ ስለ አላህ መኖርና ስለ ብቸኝነቱ እንዲሁም ከሞት በኋላ የመነሳትና የመመንዳትን ስለ ነብዩና ስለ ቁርአን የሚሉት ነጥቦች ዋና ትኩረት የተቸራቸው ሆነዋል ማለት ነው። ታረተት ሱረቱል ከሪማ ቢበዲ አያቲሃ ለልቁርአኒል አዚም የና ከመግቢያው አካባቢ ቁርአንን ራሱን በራሱ ለማተዋወቅ ዘላለማዊና ቋሚ የሆነው የነብያችን ሙዕጂዛ ወይም ተአምር ምን አይነት ተልእኮ ያለውና ምን ያልታላቅ ኪታብ እንደሆነ ተጠቁማለና ታስተዋውቃለች። ወቀረረት አንሃል ቁርአን ያመቱ ሚነ الرحማን አለል ኢንሳንየቲ ጀማዓ ይህ ቁርአን በሰው ልጆች ሁሉ አላህ Subhanahu Wa Ta'ala ከለገሳቸው ጸጋ ሁሉ እጅግ የላቀና የበለጠ ትልቅ ዕድል ነው በማለት ተጣጣውቃል። በመሆኑም ፈአለህ ማየስተምሲኩ ቢተውጂሃቲ በሚሰጣቸው መመሪያና በሚደነግጋቸው ደንቦች መገዛትና መጠቀም መቻል አለባቸው የሰው ልጆች ሊፈዙ ቢሳዓደቲ ዳረይን የሁለት ሀገር ዲልንና ዲልን እንዲቀዳጁ ከፈለጉ ይላል። ከዛም በመቀጠል የሰው ልጆች ካንድ አባት የተፈጠሩ መሆናቸውን አንስታ አላህ Subhanahu Wa Ta'ala የሰውን ዘር እንዴት እንዲያከብረውና እንዳላቀው ለመጀመሪያው ሰው የአባቱን እናቱን ሳይኖረው አላህ Subhanahu Wa Ta'ala በፍቃዱ በጥበቡ ከጭቃ ሰርቶና አዘጋጅቶ የሰውን ቅርጽ ካስያዘው በኋላ ከማክበሩ የተነሳ መላእክቶችን ሁሉ ስገዱለት ብሎ በማዘዝ ከዛ ከመላእክቶች ጋር በወቅቱ ይገኝ የነበረው ሸይጣን እሱም ትእዛዙን ጥሶ ወደ ኋላ በመቅረቱ የመጀመሪያ ተቃዋሚና ጥላት መሆኑ እንዴት እንደተከሰተና ከዛም ጋራ በማያያዝ ለወደፊት ይህ ጥላታችሁ ነውና እወቁት ተጠንቀቁት ብሎ አላህ Subhanahu Wa Ta'ala ለሰው ልጆች መመሪያ የሰጠ መሆኑ ግን ያ ሁሉ መመሪያ ተረስቶ እንደገና የሰው ልጆች ለጥላታቸው ሰለባ በመሆን ልክ እሱ እንዳሰበውና እንደደነፋው ያአላህን ነብያቶች መቀበል መከተል ተተው በሰይጣን የሚመሩት በዝተው መገኘታቸው በጣም የሚያሳሳቢ ጉዳይ መሆኑን ገልጾ አሁንም የሰው ልጆች ጥላታቸውን አትገዙ ወደ አላማችሁ ተመለሱ በማለት በተደጋጋሚ ያ በኒ አደም ያአደም ዘሮች ሆይ ይያለ ምክርና ማስጠንቀቂያ ይሰጣል ማለት ነው። ከማ ተአረደት ሱረቱል ከሪማ ለመሻሂድ ሚነ المشاهድ الواقعات يوم القيامة ከዛም በመቀጠል ስለቂያማ ቀን ይህች ዓለም እንደምንም ትፈጸምና እንደገና ተረኛዋና የመጨረሻው ዓለም በመተመጣ ጊዜ ሰዎች ከየወደቁበት ተነስተውና ተሰባስበው ጌታቸው ፊት በመቅረብ በሰሩት ሥራ የሚመነዱና ሁላቸውም ዋጋቸውን የሚያገኙ መሆንን ታስታውሳለችና ለዛ ዕለት እንዲጠነቀቁና እንዲሰነቁ ታሳስባለች ማለት ነው። ወተናወለት ሱረቱ ቀሶስ አንቢያ ኢቢሳቢን ከዛ ፈቅብላ ደግሞ የተላላቅ ነብያቶችን ታሪክ ሰፋ በማድረግ ከነብዩላህ ኑህ በመጀመር የሁዲን የሷሊህን የሉጥን የሹአይብን የሙሳን ታሪክ በሚገባ ተደረድረዋለች ማለት ነው። እና በእነዚህ በታሪኮቹ ውስጥ እንግዲህ የቀደምት ነብያቶች ምን ይዘው እንደመጡ በግዚያው የነበሩት ህዝቦች ምን አይነት ምላሽ እንደሰጡ በመጨረሻም ያማኙም ሆነ የካሃዲው ውጤትና ፍጻሜ ምን እንደነበረ ትገልጽና ከዚህ የሰው ልጆች እንዲማሩ ታስገነዝባለች ማለት ነው። ወተናወለት ሱረቱ كذلك المثل المخزي لعلماء السوء ከዛም በማያያዝ ደግሞ አላህ Subhanahu Wa Ta'ala የዲኑ ቀጥ ሰጥቶት ያበቃ በእውቀቱ መሰረት ያልተጠቀመና ህዝብን ያላገለገለ የሆነ የዲን መሪ አላህ Subhanahu Wa Ta'ala እንዴት እንደሚጣላውና አኺራ ሳይሆን እዚሁ ዱንያ ላይ ጀምሮ እንዴት ሊያዋርደው እንደሚችል ትገልጻለች በመሳሌ ማለት ነው። وختمت السوره الكريمه باثبات التوحيد والتحكم بمن عبدوا ما لا يضر ولا ينفع بمجرشه ما كبابي ያንኑ የተነሳችለትን ዓላማ እንደገና በመመለስ ተውሂድ በጣም ለሰው ልጆች አንገብጋቢና አሳሳቢ መሆኑን ገልጻ ሁላቸውም ወደ አንድ አላህ አምልኮት እንዲመለሱና ከዛ ውጭ ያሉት አምልኮት የሚሰጣቸው ነገሮች ሁሉ ከንቱ የማይሰሙ የማይጠቅሙ መሆናቸውን ታስገነዝብና ታጠነቅቃለች ማለት ነው። ሱራቱ አራፍ የተባለችው አው ኡስጣ በሚገኘው ቃል ወናዳ ሰዋል አራፍ ሪጃለን ያርፉነሁም ቢስማሁም ከሚለው አንቀጽ የተወሰደ ጥቅስ ነው ማለት ነው። እና ይሄ ቃል በሌላ ሱራ ተነግሮ የማያቅ ብርቅ በመሆኑ ለሱራዋ እንደ ልዩ መታወቂያ ተደርጎ ተመጠሪያ ሆነላት ማለት ነው። አሊፍ ላም ሚም ሷድ አላሁ አዕለሙ ቢሙራዲ ከማ አስለፍና ፊ ነዛኢሪ ይህም በመሰሉት ምዕራፎች ወይም ቃላቶች በተደጋጋሚ ስንለው እንደቆየነው ሁሉ አላህ ሱብሓነሁ ወተዓላ በዚህ አባባል ትክክለኛውን ትርጉም ይወቀው ብሎ ማለፉ ይመረጣል። በአጠቃላይ ግን አረቦቹ በወቅቱ ነብዩን አለይሂ ሰላቱ ወሰለም ይሄን የሚያቀርቡላቸውን የጌታን ቁርአን ራሳቸው እንደፈጠሩትና እንዳቀናበሩት በመቁጠር ስም ለማጥፋት እኛም እንደሱ ለማረግ ብንፈልግ ኑሮ የሱ አይነት ቁርአን ይያልን የተለያዩ ሀተታዎችን ማቅረበቻን ነበር ይያሉ ያሰሩ ነበር። ስለዚህ እንግዳውስ እንዳላችሁት ከሆነ ይሄው ግን ፊደላቶችም የታወቁ ናቸው እና አሊፍ እና ላም እና ሚም እና ሷድ እና የመሳሰሉት ናቸውና ከነዚህ ፊደላቶች ተቀናብሮ ነው ይሄ በጣም ልዩ የሆነ ቁርአን የመጣው በነብዩ በኩል። እናንተም ካቻላችሁ ከነዚህ ቃላቶች እስቲ አዘጋጅታችሁ ለውድድር ቅረቡ ለማለት የተጠቀመበት መጽራው ያነጋገር ነው። ኪታቡን ኡንዚለ ኢለይክ ይህ ወዳንተ የተላከ ወይም የተወረደ የሆነ ልዩ ኪታብ ወይም መጽሐፍ ነው ይላል አላህ Subhanahu Wa Ta'ala። እና እንግዲህ እነሱ ከዚህ ከምድር የተነሳ አንተ የፈጠርከውና ያጠናቀርከው አድርገው ቢያወሩ ይሄም ይሆን ነገር አይደለም ከኔ ከረበል ዓለሚን ባንተ በኩል ለህዝቦች እንዲደርስ አጥቤ ያወረድኩትና የላኩት ኪታብ እንጂ ከዚህ ውጭ አይደለም በማለት ያረጋግጣል። ፈላ የኩም ፊ ሰድሪከ ሐረጁ ሚንሁ እና ከዚህ ቁርአን እንግዲህ መምጣትና ከሰዎቹ ካለመቀበል መካከል አንተ በልብህ ጭንቀት አይሰማ አላህ Subhanahu Wa Ta'ala አውርዶልሃል። ሰዎቹ ግን እንደ ተጠበቀው ባለመቀበላቸውና ባለመተባበራቸው ይሄን የመሰለ ብሩህ ድል እንዲሁ አመከኑት ብለህ በልብህ ውስጥ ጭንቀት ሊሰማ አይገባም። አንተ አቅርበህላቸዋል ቢፈልጉ ይቀበሉ ቢፈልጉ ይካዱ አንተ ግን ስለነሱ መጨነቅ የለብህም አላቸው። እና ይህ ቁርአን ባንተ በኩል የተወረደው ለምንድነው? ሊቱንዚረ ቢሂ እሱን የካዱና ያተባበሩ የሆኑትን ካህዲዎች ወይም ጣዖታውያን እንዲታስጠነቅቅበት ነው። ይህንን የአላህን ጥሪ ያልተቀበለና ፍቃዱን ያላከበረ ወደፊት በዚህ ምድር ዓለም ላይ ቢሆን በመጪው ዓለም አሳር መከራ ይጠብቀዋል ብለ እንዲታስጠነቅቅ በማሰብ ነው ያወረርነው ይላል። ወዚክራ ሊልሙእሚኒን ለአማኞቹ ደግሞ ጠቃሚ ተግሳጽ እንዲሆን ማለትም ለአምነው በፍቃዳቸው የተቀበሉት ለሆኑት ወገኖች ደግሞ ይህን የተቀበላችሁትን መመሪያ እንግዲህ እለት ተእለት በመታረጉት እንቅስቃሴ ለህይወታችሁ መመሪያ አድርጉት ብለ እንድትገስጥበትና እንድትመክራቸው በማሰብ ነው የላክንና ያወረንልህ ይላል። በመሆኑም እተቢዑ ማ ኡንዚለ ኢለይኩም ሚን ረቢኩም የሰው ልጆች ሁሉ ይህንን መልካም እድል በነቢዩ በኩል ልኬላችኋለሁኝና ከጌታችሁ የተላከላችሁን መልካም ጸጋ ተቀበሉና ተከተሉት። ولا تتبعوا من دونه اولياء كذي ممريا باشاغر يالن نجر زمد وداجي ردات وادي يوننال بلاچو اتكتلوت منم يمياديناچونا يميتقماچو نجر يلمنا انغري اندامراچ الناسو يوسدوت قدم سيل كابات كاراتوچاچو يورسوت يجاهليا يدين قرناوننا يتاوت املكوتون باحالنا لمبي نبره اند سرعتنا اند قوم نجر ارغو يميقطرو የቁርአን ከመጣላችሁ በኋላ ጌታችሁን ፍቃድ መቀበልና መከተል እንጂ ከሱ ሌላ ያለ መመሪያ ከየትም ቢመነጭ ይጠቅመናል ወይም ይረዳናልና ያድነናል ብላችሁ መከተል የለባችሁም። ያ የጃሂልያው ኑሮ የግምቱና የዳበሳው ጉዞ የትም ያደርሳችሁ ውድቀትና ውርደት ላይ ካልሆነ በስተቀር ወይም ደግሞ በሰውም በኩል በነብዩ የሚተካ የለም ነብዩን አንቀበልም ብላችሁ የአባቶቻችንና አያቶቻችን ነው ምን ከተለው ማለት አትችሉም። እነዛ አባቶቻችሁ በድንቁርናና በሽርክ ነው ያለፉት። ነብዩ ግን ከጌታው በሚላክለት ብሩህ መመሪያ ነው የሚመራችሁና ወዳጃችሁና የቅርብ ወገናችሁ ከወላጆቻችሁ ይልቁንስ ይሄን የላኩላችሁ ነብይ ነው ማለት ነው። ወይም ደግሞ ባለስልጣኖቻችሁ እኛናቀላችኋለን እያሉ እንዳይወናብዷችሁ እነሱ ለእናንተ አሳቢ ተቆርቋሪ ዘመድ መስለዋችሁ ወደ እነሱ እንዳታጋድሉም ከነሱም እኔ የላኩላችሁና የመረጥኩላችሁ ነብይ ነው የሚሻላችሁ እንጂ በሱ ፈንታ እና ቡጀር እና ቡላሃብ እና ዑትባን የመሳሰሉት ከበርቴዎችና ባለስልጣናቶች ዘመድ ወገን ይሆኑናል ብላችሁ እነሱን አትከተሉ። ወይም ደግሞ አንዳንዶች ጠንቋዎችን የሚያከብሩና ለነሱ የሚያደገድጉ ነበሩ እነዛም አይረቧችሁም። ሌሎቹ ደግሞ ጣዖቶቹ የመልቂያማ የሚባለው ዑነት ሆኖ ከደረሰና ከተከሰተ ዛሬ የምናመልካቸውና የምንሳለማቸው ጣዖቶች የጌታ ወዳጆች ምስሎች ናቸውና እነዚያ ጌታ ጋራ ያስታርቁናልና ይገላግላሉ ይሸማግላሉ እያሉ በእነሱ ላይ የሚመኩና የሚተማመኑም ነበሩ። እነዛም አይጠቅሟችሁም ያለን የፍቃድ ማንንም ሊሸመግልና ሊገለግል የሚችል የለምና በላቸው ነው የሚለው። ቀሊላማ ተዘከሩን እና እንደዚህ አድርጌ እየነገርኳችሁና እየመከርኳችሁ ትንሽም ብቻ ነው የምትገነዘቡትን በብዙ መገንዘብ ይጠበቅባችኋል እኮ ቁም ነገሩን በላቸው ይላል። ወይም ትንሽን ብቻ ነው የምትገነዘቡት ማለት ሳይሆን ከናንተ ጥቂቶቹ ብቻ ናችሁ እንደምትገነዘቡት ሁሉም ሊረዳው ይገባል እኮ ይሄን ቁም ነገር ማለት ነው። ወከም ሚን ቀሪየቲን አህለክናሃ ከናንተ በስተፊት የከተማ ባለቤት የሆኑትን ህዝቦች ስንቶቹን ነው ጥፋት የፈረርንባቸውና ፈጃ አበሱና ያ የተወሰነው ቁጣትም የመጣባቸው በያተን ለሊት ጨለማ እንደለበሱ አውሁም ቃኢሉን ወይም ደግሞ ቀን በኩል ቀን ላይ ሐራራ ይዟቸው ባረፉበት ሰዓት ድንገት እንደተኙ ሳይነሱ የቀሩት ህዝቦች ብዙ ናቸው እኮ የነዛን ታሪክ አስታውሳችሁ እናንተም የዛ አይነት ጦስ እንዳያጋጥማችሁ መጠንቀቅ አለባችሁ ባላችሁ ይላል። እንግዲህ አላህ Subhanahu Wa Ta'ala ያው ቀደም ሲል በተለያዩ ህዝቦችና በተለያዩ ሀገሮች የተለያዩ ነብያቶችን ልኮ ወደ ፍቃዱ ሰዎችን ጠርቷል። እነዛ ሰዎች ያላህን ጥሪ ባለመስማትና ነብዮችን ባለመቀበላቸው ሳቢያ የተለያዩ አደጋዎች ደርሰውባቸዋል። እኩሎቹ ለሊቱ እንዲሁ እንደጨለመ ሳይነጋላቸው የቀሩ አሉ እንደቀሙ ሉጥ ማለት ነው። አንዳንዶቹ ደግሞ ቀን በቀን ባፍላጠራራ እንዲሁ አይናቸው እያየ አደጋ ተለባ የሆኑ አሉ። እና እነዛ ሁሉ ታሪካቸውን ተገንዝባችሁ እናንተም የነሱ አይነት ጣቁንጥር እንዳይደርሳችሁ መጠንቀቅ አለባችሁ ባላችሁ ማለት ነው። ፈማካነ ዳዋሁም ኢትጃአሁም በሱና እና እነዛ ሁሉ ህዝቦች ቁጣታችን በሚመጣና በሚደርስባቸው ጊዜ ጥሪያቸው አልነበረም ኢላ አንቃሉ ማለት እንጂ እናኩና ዛሊሚን እኛ ለካ ራሳችንን የበደልን ግፈኞችና ጥፋተኞች ነበርን በማለት ራሳቸውን የሚኮንኑና የሚወቅሱ መሆን እንጂ ከዚህ ሌላ ምንም አይነት መልስ አልተገኘም። ቀደም ሲል እንግዲህ ያስቡት እንደነበረው ለመከላከል ወይም ለማምለጥ የቻሉ የሉም። ቁጣቱ ሲጫበጣቸውና እጅ ተፍንጅ ሲይዛቸው በመጸጸትና በመደናገጥ ለካ እስከዛሬ ነብዩ ሲነግረንና ሲመክረን አልሰማን ብለን ይነገር እሱ እንዳለው ነበር ባለማወቃችን እኛ ራሳችን ጥፋተኞችና በደለኞች ሆነን ነው የቆየነው እያሉ ራሳቸውን በመኮነን ላይ እያሉ የጠፉት ብዙዎች ናቸው። አሁንም እናንተ የዛ አይነት እድል እንዳይደርስና እንዳትደገሙ ተጠንቀቁ ባላቸው ማለት ነው። فلنسألن الذين أرسل إليهم ولنسألن المرسلين فلنقصن عليهم بعلم وما كنا غائبين والوزن يومئذ الحق فمن ثقلت موازينه فأولئك هم المفلحون ومن خفت موازينه فأولئك الذين خسروا أنفسهم بما كانوا بآياتنا يظلمون ولقد مكناكم في الأرض وجعلنا لكم فيها معايش قليلا ما تشكرون አለነስአለን الذين ارسل اليهم እና በተለያየ ጊዜና በተለያየ ክልል ነብይ ተላከላቸውን ህዝቦች በእርግጥ እንደምንጠይቅ ነው ይላል። በዱንያ እንግዲህ በተለያየ አደጋዎች መጠፋትና መጠቃታቸው ሳይበቃቸው ጫማ በሚደርስበት ጊዜ ደግሞ እንደገና አንቀሰቀሳቸውና እነዛ መልእክተኛ ስንልክላቸው የቆዩትን ህዝቦች ሁሉ በየነሱ ከፋቸው እንጠይቃቸዋለን። እንደዚህ አይነት መልእክተኞች ልከን ነበር ኪታብ አውርደንላችሁ ነበር ለምን እንደው ታዲያ ያልተቀበላችሁት የሚል ጥያቄ ይጣብቃቸዋል ወደፊት ይላል። ወለነሳለን المرسሊን እንደገና እኛ መልእክተኛ አልደረሰንም ምንም ነገር አላወቅንም ብለው ደግሞ ተካዱና ተሸፈጡም በየጊዜው የተላኩትን መልእክተኞቻችንን በግንባር አቅርበን እንጠይቅና እናጋጥማቸዋለን። እና ሁለቱ እንግዲህ ፋጣቱና ነብዮቹ አድርሰናል እነዚያ አልደረሰንም ወይም ደርሶን ነበር ግን በወቅቱ እነት አልመሰለንም የሚል መልስ የሚሰጡበት መድረክ ይከፈታል ማለት ነው። እና እንግዲህ በሁለት መልክ ነው የሚከፈሉት። አንዳንዶቹ ያንኑ የለመዱትን ክደት እስከመጨረሻ ያዋጣናል ብለው በመግፋት ማጃአና ሚን በሽሪን ወላ ነዲር ይላሉ። ሌላው አያት እንደተከሰው እኛ የሚያበስረም ሆነ የሚያስጠነቅቅ ነብይ የሚባል ነገር አሁን ስትነግረን ሰማን እንጂ ዱንያ ላይ ያለን ምንም የደረሰን ነገር የለም ብለው ሸምጥተው የሚክዱ ይሆናሉ። የጊዜ በጊዜው የተላከው ነብይ አቅርቦ እንዴ ይላሉ ሳ መልእክቴን አላደረስክም እንዴ ይላል አላህ ያወቀ እንዳላወቀ ሆኖ የነሱን እንግዲህ መብት ለመጠበቅ ለማከራከረ ማለት ነው። ነብዩ ደግሞ ያው አንተ ታቃለህ ማዳ ኡጅብቱም በሚሏቸው ጊዜ ረሱሎችን قالوا لا علم لنا ይላሉ እኛ ምንም መውቀት የለንም አንተ ከኛ የበለጠ ታውቃለህ የተሰጠንን መልስ እና ላንተ ምንም እናስረዳ ነገር አለ አድርሰንም አላደረስንም ከሆነ አንተ ራስህ ታውቃለህ የሚል አጠቃላይ መልስ ይሰጣሉ። እንደገና በዝርዝር ነሶከፍ እያንዳንዱ ነብይ ስሙን እየጠራ ሲጠይቀው ግን ያ ያጋጠመውን ነገር በግልጽ ይናገራልና ያስረዳል ማለት ነው። ከዚያ በኋላ እነዚያ የካዱት እንግዲህ የሚረቱበት ሁኔታ ይፈጠራል። የተለያዩ ምስክሮችና ማስረጃዎች ቀርባሉ በመጨረሻም ይሸነፋሉ። አንዳንዶቹ ደግሞ አዝማሚያውን ሲያውት መካዱ ማያዋጣ ይመስላቸውና ካሁን ጅብን ሰጥና ብንን ለማመጥ ምናልባት አስተያየት ይደረግልናል መስሯቸው በላቀድ ጃአና ነዚሩን ይላሉ። አስተንካቂ እርግጥ መጥቶን ነበረ ፈከደብና እኛ ግን አስተባበልን ወቁልና ማነዘለላሁ ሸይና አንቱም ኢላ ፊ ዶላሊ ሙቢን አላህ ስብሓነ ወተዓላ ምንም አይነት መመሪያ አላወረደላችሁም እናንተ ግን ነቢይ ነን እያላችሁ የምታወናብዱ ስህተተኞች ናችሁ በማለት ነቢዮችን ወነጀልናቸውና አስተባበልናቸው በማለት ራሳቸውን የሚያስተባብሉና የሚወነጅሉ የሚያጋልጡም አሉ ማለት ነው። ዝሮ ዝሮ ግን በኩፍር ወይም በሽርክ ከሞተ አመነም ካደም ያው ተቅጣቱ የማይድን ነው የሚሆነው ሁለቱም። መፍትሄው ግን አሁን በህይወት እያሉ እንደገና ቁም ነገሩን መቀበል ነውና አሁን ንገራቸው ይላል። ፈለነቁሰና አለይህም ቢዕልሚን እና ከነሱ መካከል ለመካድና ለማስተባበል የሚሞክር ቢኖር ለትዝብት ያህል እንጂ እኛ አዋቂዎች ስንሆን ታሪኩን እንነግረዋለን። የምንጠይቀው ነገሩን ሳናውቅ ቀርተን ከነሱ ለመረዳት ሳይሆን የምናውቀውን ነገር ነው። እነሱ እስቲ ያምናሉ ወይስ ይክዳሉ ተብሎ ለመፈተንና ለማጋለጥ ያህል እንጂ እኔ ሳላውቀው ቀርቻ አይደለምና አዋቂ ሁኜ በመጨረሻ እኔ ወራሴ የተሰራውንና የተወራውን ሁሉ ዘርዝሬ እነግራቸዋለሁና አስረዳቸዋለሁ። ወማ ኩና ጋኢቢን በወቅቱ ወንጀሉን ወይም ጥፋቱን ሲፈጽሙ እኛ ከነሱ አካባቢ በእውቀታችን የራቅን አልነበርንምና በሚገባ በቅርብ ከታተለው ስለነበረ ጉዳያቸውን እያንዳንዳቸው ያደረጉትን እነግራቸዋለሁ ተርክላቸዋለሁኝ ይላል። እና በመጨረሻም ይሸነፋሉ። አላህ ከመሰከረ እንግዲህ ምንም ማድረግ አይቻልምና ማለት ነው። ወልወዝኑ የውመይድን الحق እንግዲህ በዚህ በቃለ ምልልሱ መረታታቸው ብቻ ሳይበቃ ደግሞ የሰሩትን ስራ በሚገባ በፍትህ ለማረጋገጥ መመዘንም በዛ ቀን የማይቀር ጉዳይ ነው ይላል። የሰሩትን ስራ በሚዛን እናገባውና ኸይሩንም ሸሩንም በሚገባ አይናቸው ያየ ውጤቱን እንዲያውት እናደርጋለን። ኸይራቱ ሐሰናቱ ያመዘነለት ወደ ጀነት ያልፍ እንደገና መጥፎው ክደት ሽርኩ ደግሞ ያመዘነበት ወደ ጀሃነም ሲወርድ እሱ ራሱ እንዲያየው ሚዛን እናቆምለታለን ነው የሚለው። እና እዚህ ላይ ይመዘናል አለ። ሌላ ቦታ ፈላኑ ቂሙ ለሁም የውመል ቂያመቲ ወዝና የሚል አለ። ለካፊሮች በቂያማ ቀን ምንም ሚዛን አናቆምላቸውም ምክንያቱም እነሱ ስራቸው በሙሉ ርኩስ ነውና ሁለት ነገር ስለሌላቸው ኩፍርና ሽርክ ተመዘነም አልተመዘነም ውጤቱ ይታወቃል ቀጥታ ዝምለ ወደ ጀሃነም ነው የሚነዱት ብሎ ነበር። እዚህ ግን ሚዛን ይቆማል አለ። እዚህ ያለው እንግዲህ በመሰረቱ ኢማን ያላቸውና ጉድለት ያሳዩትን ነው የሚመዝንላቸው ማለት ነው። ኢማን ኑሯቸው ሲያበቃ የታዘዙትን እንደተጠበቀው ያልሰሩ የተከለከሉትን ያልተከለከሉ የሆኑና ዝግርግር ይሆናል ስራቸው ማለት ነው። እና ያንን እንግዲህ خيرو ነው شرو የሚያመዝነው እስቲ ውጤቱን ራሳቸው አይተው ይታዘቡት በማለት ሚዛን ይቆምላቸዋል ማለት ነው። ሚዛኑን በሚመለከት እንዴት ነው የሚመዘነው የሚለው በሶስት መልክ ተተርጉሟል። አንደኛ ያው ዳሬ ሰዎች በሚሰሩበት ጊዜ በመስጥር መላእክቶች መዘግባሉ በቅርብ ለት በለት ማ የልፊቱ ምን ቃል ኢንላ ለዴ ረቂቡን አቲድ እንዳለው ያው በቀኝና በግራ ተቀምጣው የምንሰራውን የምናወራውን ሁሉ በሙሉ ይመዘግባሉ። ያ ትጉር የሆነ መዝገብ በመላእክቶቹ ተጠናክሮ ይቀርባል የመልቂያማ ሀዳ ማለዴ ያቲድ ይልና እኔ ዘንዳ እስካሁን በሐላፊነት ተጥሎብኝ ሳጠናክረው የቆየሁት መዝገብ ስለዚህ ሰውዬ ይሄ ነው ብሎ ያቀርባል። ያ መዝገቡ ራሱ ነው የሚመዘነው። የሸር ስራው ባንድ በኩል የኸይር ስራው ባንድ በኩል ይቆለልና መዝገቡ ራሱ ተመዝኖ የሚያመዝነው የሚበልጠው ይታያል ማለት ነው ተብሏል። አንዳንድ ጊዜ ደግሞ ሰራተኞች ራሳቸው ናቸው የሚመዘኑት። ያ ወንጀለኛ ወይም ኸይር የሰራው ሰውዬ በአካል ራሱ ይመዘናል። እና ልክ አላህ ምስጢራዊ በሆነ መንገድ ሰውየው ኸይሩ የበዛ ከሆነ አካሉ እንኳን ቀጫጫ ቢሆን በጣም ሚዛኑ ከፍተኛ ይሆናል። ሸረኛ ከሆነ ደግሞ ክልፍት ይላል ማለት ነው። ዩታ የውመል ቂያመቲ በረጁል አዚሚን ፈላ የዚኑ عند الله جناح بعوضا የሚል ሐዲስ አለ። የቂያማ ቀን በጣም ጋራ ተራራ የመሰለ ጉዙፍ ሰው ይመጣል። እና እሱ ሰውዬ በአላህ ሚዛን ላይ በሚቀመጥበት ጊዜ የትንኝ ወይም የብናኝ ክብደት ያህል አይመዝንም ይላል። ገለባ ያደርገዋል አካሉ ጉዙፍ ቢሆንም ማለት ነው። ይህ ሲሆን ሶስተኛ ደግሞ ራሱ የስራ የሚባለውን ነገር ኸይሩንም ሸሩንም በመዝገብ በወረቀት ሳይሆን አላህ ሱብሃነሁ ወተዓላ ራሱን እንደ አካል ያለው እንደ ፍጡር አድርጎ ስራውን ራሱ ሚዛን ውስጥ ያገባዋል። ልክ እንደ ኮምፒውተር እንደሚገባ ነገር ማለት ነው። ያ ስራው ራሱ ውጤቱ በኸይሩም ሆነ በሸሩ ያመዘነው ይታያል ተብሏል። እና ሶስቱም አይነት አሰራር ሊሆን የሚችል ነው ማለት ነው። ፈመን ተቁለት መዋዚኑሁ እና የዛ ጊዜ እንግዲህ መልካም ስራው በስቶለት ሚዛኑ ያከበደና የመዘነለት ፈኡላኢከ ሁሙል ሙፍሊሑን እንዲህ አይነቶቹ የእድልና የመልካም ውጤት ባለቤት እንደሚሆኑ ነው። ያው እዛ ጊዜ ኸይር ስራው በስቶለት ወደ ኸይር በኩል ያለው ምላሱ ያገነበረ እንደሆነ የዛ አይነት ውጤት ባለቤት የሆኑ ሰዎች የመጨረሻ ደስታና ጸጋ እንደሚጎናጸፉና እድለኛም እንደሚሆኑ ነው ይላል። ወመን ኸፈት መዋዚኑሁ በዛ ወቅት ደግሞ ሚዛኑ የቀለለበት ማለት ያው መጥፎ ስራው በርክቶ መልካሙ አንሶ ወይም ጨርሶ ጠፍቶ የሆነ እንደሆነ ፈኡላኢከ ለዚነ ኸሲሩ አንፉሰሁም እንዲህ አይነቶቹ ደግሞ የቀላል ሚዛን ውጤት ባለቤት የሆኑት መተኪያ የሌላትን ነፍሳቸውን የከሰሩ እድለቢሶች ማለት እነዚህ ናቸው። ቢማ ካኑ ቢአያቲና የዘሊሙን በዚህ በምድር ላይ ያሉ በአንቀጾቻችን ይክዱና ያስተባብሉ ራሳቸውን ይበድሉ በመሆናቸው ሳቢያ የመጨረሻ ኪሳራና ውድቀት ውስጥ የሚገቡ ከንቶች ማለት እነዚህ አይነቶቹ ናቸው ይላል። ወለቀድ መከናኩም ፊል አርዲ እናንተ የሰው ልጆችን በዚህ ምድር ላይ እኛ አመቻቸናችሁ ማለትም ምድርን ፈጠርንላችሁና በላዋ ላይ እንድትኖሩ ደለደልንላችሁ ለመኖሪያም እንዲሁም ደግሞ የተለያዩ አዝሪቶች ሲሳያችሁን ቆፍራችሁ ዘርታችሁ እንድታገኙ የተለያዩ ጅረቶች ምንጮች እንዲፈልቁላችሁ በማድረግ ብቻ ለእናንተ የሚያስፈልገውን ነገር ሁሉ እንድትሰጣችሁ አመቻቸንላችሁ ምድርን ይላል። ወጃአልና ለኩም ፊሃ መዓይሸ እና በዚህ በምድር ውስጥ ለእናንተ ለኑሯችሁ የሚያስፈልገውንና የሚጠቅመውን ነገር ሁሉ አስገኘንላችሁና አሟላንላችሁ ቀሊለማ ተሽኩሩን ታዲያ የዚህ ሁሉ ውለታ የሆንኩትን ጌታችሁን ትንሽ እንኳን አታመሰግኑኝም ሲሆን ብዙ እንደ መስጠቴ ብዙ መመስገን ነበረብኝ ቢያንስ ትንሽ ትንሽ እንኳን ለምን አታመሰግኑም በላቸው ይላል። ወይም ከናንተ በጸጋው ከተጠቃሚዎቹ መካከል ጥቂቶቹ ብቻ ናቸው የሚያመሰግኑት ብዙዎቻችሁ ስለምን ውለታዬን ትክዱኛላችሁና አታመሰግኑም ማለት ነው። ولقد خلقناكم ثم صورناكم ثم قلنا للملائكة اسجدوا لآدم فسجدوا إلا إبليس لم يكن من الساجدين قال ما منعك ألا تسجد إذ أمرتك قال أنا خير منه خلقتني من نار وخلقته من طين قال فاهبط منها فما يكون لك أن تتكبر فيها فاخرج إنك من الصاغرين قال أنظرني إلى يوم يبعثون قال إنك من المنظرين قال فبما أغويتني لأقعدن لهم صراطك المستقيم ثم لآتينهم من بين أيديهم ومن خلفهم وعن أيمانهم وعن شمائلهم ولا تجد أكثرهم شاكرين قال اخرج منها مذءوما مدحورا لمن تبعك منهم لأملأن جهنم منكم أجمعين خبرا لمن تبعك منهم لأملأن جهنم منكم أجمعين ولقد خلقناكم ثم صورناكم بإرقيت إن أنتن إن يفترناتشوه إلى الله سبحانه وتعالى نفترناتشوه يميلو يمجمّر يونسو انديت اندفترا لنقر فلقونو የመጀመሪያው ሰው መፈጠርና መገኘት ለቀጣው ትውልድ ሁሉ መገኘት ስለሆነ በጃዙር የመጀመሪያውን አዳምን እንዴት እንደፈጠረ ሲገል እናንተን ፈጠርናችሁ ይላል ሁላችንንም በአንድ ቀን አንድ የፈጠረን አስመስሎ ማለት ነው ምክንያቱም የመጀመሪያው ምንጭ ከተገኘ ቀጥሎ የሚመጣው በሩ ተከፍቶለታልና የመጀመሪያው ሰው መገኘት ለኛም መገኘት ስለሆነ በአንድ እንደተፈጠርን አድርጎ በእርግጥ ፈጠርናችሁ ለመፍጠر ወሰን ማለት ነው ሰው የተባለ ነገር ثم صورناكم እና ከዛ በውሳኔው መሰረት መፍጠርን ስላሰብነ ቀረጽ ማለት ያው ነብዩላህ አደምን ጭቃውን አቦካና ለብዙ ጊዜ ዘፍስፎ ከቆየ በኋላ በሸክላ መልክ ቅርጽ ሰጠው እንደዛሬው እንደተለመደው በእናትና በአባት ማከል ሳይሆን የተወለዱት ሸክላው ራሱ ያ ጭቃው እጅና እግር ጭንቅላት ሌላ ያካል ክፍል ተቀረጠ ተስተካከለና ሰው እንዲሆን ተዘጋጀ ማለት ነው እና በዛ መልክ እንግዲህ ተፈጥሮ ሮህ ተዘርቶበት ተነስተና ተንቀሳቅሶ ሰው መሆኑ በሚረጋገጥበት ጊዜ ثم قلنا للملائكه اسجدوا لآدم እና ለወደፊቱ እንግዲህ የብዙ ህዝብ ባለቤትና ምንጭ ሆነውን ይሄን የተከበረ ታላቅ ሰው አዳምን ስገዱለት በማለት ለመላእክቶቹ ትእዛዝ ሰጠን ይሄ እንግዲህ ለነብዩላህ አዳም በቀጥታ ለዘራቸው በተዘዋዋሪ መንገድ ክብር ነው ማለት ነው አንድ ቀን የማይወነጅሉና የማይሳሳቱ ንጹሃንና ቅዱሳን የሆኑትን መላእክቶች በሰባት ሰማይ ሁሉ ያሉትን መላእክቶች ላንዲ ታፈር ከጭቃ ለተፈጠረ ሰው ስገዱ ማለቱ አላህ የሰውን ዘር ምን ያህል ያከበረውና ያላቀው መሆኑን ገና ከመነሻው አበክሮ ማሳወቁ ነው ማለት ነው መላእክቶችም ደግሞ ጌታ ያዘዛቸውን ነገር ሁልጊዜ መቀበል ነውና ለማዳቸው ምንም ሳይቀማሙና ሳይከብዳቸው ፈሰጀዱ በትዛዙ መሰረት ሁላቸውም ሰገዱ ኢላ ኢብሊስ በጊዜው አብሯቸው ይገኘ ነበረው ዳቢሎስ ብቻ ሲቀር ለሜኩም ምነሳጅዲን እሱ ከሰጋጆች ለመሆን አልፈለገም እሱም እንግዲህ አብሯቸው እስካለ ድረስ እነሱ እንኳን መቁራት አይገባንም ብለው ያአላህን ትእዛዝ አክብረው ሲሰግዱ እሱ በበለጠ መስገድ ሲገባው ባልተጠበቀ መልኩ አፈንግጦ ቀረ እነሱ ጋር አይሰግድ ይላል እና ኢብሊስ የሚባለው መጀመሪያ መላእክት ነበር እንዴ ተዛዙ እሱን እንዴት አጠቃለለው የሚል ጥያቄ ያስነሳል እርግጥ መላእክት አይደለም ሱረቱል ከህፍ ላይ ካነ ሚነል ጂን ፈፈሰቀ አን አምሪ ረቢ ብሏል አላህ አስሉ ከጂን ነው እሱ ጂን ሆኖ ሲያበቃ ግን በአንድ አጋጣሚ መላእክቶቹ ጋራ ተቀላቅሎ የነሱን ባህሪ ወርሶ እነሱ ጋራ ብዙ ጊዜ ቆይቶ ነበር እና እንግዲህ አንድ ሀገር ተወላጅ የሆነ ሰው በስራ ጉዳይ ወይም በተለያየ ምክንያት ሌላ ሀገር ሂዶ ዜግነት እንደሚያገኝና ዜግነት ካገኘ በኋላ በዛች ሀገር ህዝብ የሚታወጀው ግዴታ ሁሉ እንደሚመለከተው እርሱም አብሮ እስከ ተገኘ ድረስ በዛ ወቅት ለመላእክቶቹ የተሰጠውን ትእዛዝ አባል ነውና አብሮ መሳተፍ ነበረበት እሱ ግን ዘር ተልጓም ይጠልፋል እንዲሉ ሆነና የመጥፎ ዘር በመሆኑ ባልተጠበቀ መልኩ ብቻውን ተገትሮ ቀረ ሌሎችን ረብ ብለው ሲወርዱ ማለት ነው ይህ ጊዜ ይሄ እንግዲህ ወደ ኋላ አፈንግጦ መቅረቱ ሳይበቃው ለቀረበለት ቃለ መጠየቅ የሰጠው መልስ ደግሞ በእጅጉ የበለጠ አስከፊ ሆነ ቃል ማመናከ አላ ተስጁደ ኢታመርቱ ካለ አላህ ስብሐ ወተዓላ እኔ ስገድ ብዬ በማዝ ጊዜ ትእዛዙን ተቀብለ እንደ ሌሎቹ መላእክቶች አብረህ ከመስገድ ምን ከለከለ ያ ኢብሊስ ብሎ ጠየቀው እያወቀ ማለት ነው እና የሆዱን ሊያስወጣውና ይበልጥ ሊያጋልጠው ፈልጎ ነው የሚጠይቀው እንጂ ለምን እንዲንዳለ ጠፍቶት አይደለም አላህ ስብሐ ወተዓላ ያይ ግዚያ መጥፎን ሰው አጠይቁት መጥፎ ይናገራል እንደሚባለው ይጠይቀው ግዚያ ምን አለ ቃል انا خير منه እኔ ከዚህ ስገዱለት ብለ ካዘዝከው ሰው የተሻልኩና የበለጥኩ ክብር ፍጡር ነኝ እኮ አለ ለኸይርነቱም እንደማስረጃ ያቀረበው ነገር ምንድነው خلقتني من نار እኔን ከእሳት ንብልባል ነው የፈጠርከኝ ወፈለቅተው ሚን ጢን እሱን ደግሞ ከጭቃ በጣም ከባድና ጥቁር አስቀያሚ ከሆነ ከባድ ነገር ነው የፈጠርከው። ታዲያ እኔ ከኑር አንጸባራቂ ከሆነው ነገር ተፈጥሬ ከዚህ ተደካማውና ከጥቁሩ ከጨለማው በታች መዋል አለብኝ እንዴ ብዬ ነው ያልሰገድኩት በማለት መልስ ሰጠ ማለት ነው። ተዳጡ ወደ ማጡ እንደሚባለው የፊተኛው ጥፋት ያነሰው ይመስል አሁን ደግሞ የሰጠው መልስ በእጅጉ ከአላ ጋር አጣላው ማለት ነው። ይህ አባባል ምንድን ነው? የኔ አለመስገድ ሳይሆን የሚያስገርመው የአንተ ማዘዝ ነው እንደማለት ነው። እኔማ ከብርሃን ተፈጥሬ ለዚህ ከጨለማ ለተፈጠረው ስገድ ስባል አልሰግድም ብዬ መቃወሜ አግባብ ነው። የሚያጠያይቀው ይልቁንስ አንተ የማይገባውን ነገር መጠየቅህ ነው። ለአደም እንዴት ስገድ ትለኛለህ? ልክ አይደለህም እኮ እንደማለት ነው መልሱ የሚሰጠው ትርጓሜ ማለት ነው። ይህ በሚያረግበት ጊዜ አላህ ሱብሓነሁ ወተዓላ ወደ አሁኑ ተጣላውና ቃል ፈህቢጥ ሚንሃ ሰማይ ሀገር አካባቢ ነበርና የትእዛዝ የተሰጠው በልንግዳውስ ይህቺ ሰማይ የምትባል ዓለም የንጹሐንና የቅዱሳን መድረክ እንጂ እንዳንተ አይነት ባለጌ ሊኖርባት ስለማይፈቀድ በልቶሎ ከዚህ አካባቢ ውረድ አለው ማለት ነው። ፈማ የኩኑ ለከ አንተ ተከበረ ፊያ ምክንያቱም በዚህች በሰማይ ዓለም ልትኩራራ አይገባህም። የትሁታን አላህን የሚፈሩና የሚያከብሩ የንጹሐንና የቅዱሳን ቦታ እንጂ ያንተ አይነት ትቢተኞችና ኩራተኞች በዚህ ቦታ መገኘት አይፈቀድላቸውምና በል በፍጥነት ከዚህ አካባቢ ውረድ ወደ ምድር በማለት የስንብት ትእዛዝ ደረሰው ማለት ነው። ፈኽሩጅ ኢንነከ ሚነ ሳኺሪን እናም በፍጥነት ውጣ ከዚህ አካባቢ አንተ ከወራዶቹ ነህ። ያ ወደፊትም የጌታቸውን ፍቃድ የሚክዱና የሚያምጹ ብዙ ወንጀለኞች ይመጣሉ ከነዛ አንዱ ነህና አሁን ከዚህ አካባቢ ውረድ በማለት ወደ ምድር ዓለም አሰናበተውና አባረረው ማለት ነው። ይህ ጊዜ በስተቱ ለመደንገጥና መጸጸት መቶበት ሲገባው አሁንም በጥፋት ላይ ጥፋት ለመጨመር ተንኮላዘል የሆነ አቤቱታ ደግሞ ያቀርባል። ቀጥሎ ቃል አንዚርኒ ኢላ የውሚ ዩባዓቱና ይህ እንግዲህ ውረድ ታልከኝ ታባረርከኝ መቼም ስልጣኑ ያንተ ነው ምንም ማድረግ አይቻልም ግን እኔም ባሪያህ እንደመሆኔ አንተን ጌታዬን የመጠየቅ መብት ያለኝ ይመስለኛል አለ። በጣም እንግዲህ ጮሌ ነገር ስለሆነ መብቱን ያቃል። ስለዚህ ምንም ብትጣላኝ እኔ ባሪያ አንተ ጌታ መሆና አልቀረም። ባሪያ ደግሞ ጌታውን የሚያስፈልገውን ነገር መጠየቅ መብት ያለው ይመስለኛል እና አንድ ጉዳይ አለኝ የሚጠይቅህ እሱ ምንድነው ረጅም እድሜ ያሻኛል እና አንዚርኒ አቆየኝ ኢላ የውሚ ዩባዓሱን እስከ ቂያማ ቀን ፍጥረታት ከመቃብራቸው እስከሚነሱበት ዕለት ድረስ እዛው ዳርቻው ድረስ ረጅም እድሜ እሻለሁና አቆየኝ ብሎ ጠየቀው ማለት ነው። قال انك من المنظرين على الله እና አንተ ከሚቆዩት ነህ ያው ረጅም እድሜ እስተቂያማ ቀን አካባቢ የሚዳረስ እድሜ የሚሰጡ ፍጡሮች አሉ እነሱ መላእክቶች ናቸውና በብዛት በዚህ በእድሜ በኩል አንተ መጸኛ ነህ ብዬ አላስቀረም እንደነዛው እንደረጃጅም እድሜ ባለቤት እንደሆኑት ከሚቆዩት ተደምራሃል አለው ማለት ነው። እና እዚህ ላይ እንግዲህ ትልቁም ነገር ያስገነዝበናል አንደኛ ይሄ ኢብሊስ እንግዲህ የመጀመሪያ ወንጀለኛና አመጸኛ ነበር። እንደ እሱ አላህን የተዳፈረ ፍጡር እስካሁንም ድረስ አልተገኘም። ከመሆኑም ጋራ ግን አላህ ጋራ ቢጣላም እሱ መብቱን ከመጠቀም አልተነፈገም ማለት ነው። ባሪያ ነኝና እድሜ ያስፈልገኛል ብሎ አቤቱታ ሲያቀርብ አንተ እኔን ልጠይቅ አይገባም አሁን እኮ በቃ ተጣልቻለሁ ዞር በል አልሰማህም አላለውም አላህ። ያው ባርነቱን ጠብቆለት አክብሮት እሺ ያልከውን ነገር አድርጌልሃለሁ እድሜህን አስረዝሜልሃለሁ የሚል መልስ አገኘ ማለት ነው። ስለዚህ በዚህ በዱንያ ላይ አንድ ሰው ካፊርም ቢሆን ጌታውን የመጠየቅ መብት አለው። ጌታም ደግሞ ፍቃዱ ከሆነ ያው በጌትነቱ መልስ ሊሰጠው ይችላል በአኸራው ነው እንጂ ድሉ የሚታገድበት ማለት ነው። ሁለተኛ ደግሞ አንድ ሰው ወንጀለኛ ነኝ ብሎ ጌታውን ከመለመን ወደኋላ ማለት የማይገባው መሆኑን ያስተምረናል ማለት ነው። እና በዚህ ዓለም ላይ ወንጀለኛ ቢፈለግ ይሄንን የሚተካ ማንም ወንጀለኛ የለም ኢብሊስንም ያህል። እሱ ግን ወንጀለኛም ከመሆኑ ጋራ አላህ አይሰማኝም አንዴ ተቆጥቶኛል ረግሞኛል ካሁን በኋላ እሱን ቀጥታ ባናገረው አጉል መልስ ሊሰጠኝ አይችልም ብሎ ሳይፈራ ሳይሰጋ በቀጥታ ያለ አማላጅና ያለ አደራዳሪ ነው ጌታውን የጠየቀው። ጌታም ደግሞ ይሄ አጠያየቅ ህጋዊ መሆኑን አውቆ ተቀበለው። ተጣልቻለሁና በወዳጅ በኩል ጠይቀኝ አንተን ከተታላ አናግረህም ከፈለክ በነ ጅብሪል በነ ሚካኤል ወይም ደግሞ ይሄው አደም አላሁን የተከበረው አዲሱ ፍጡር በሱ በኩል ጠይቅና በዛ በኩል ይፈጸምልሃል ጉዳይ ሐላለውም አላህ ማንኛውም ባሪያ ወንጀለኛም ቢሆን የጌታውን በር መቆርቆርና መጸለይ መለመን ለሁሉም የተሰጠ መሆኑን ለማረጋገጥ ቀጥታ ተቀበለውና ሰማው ማለት ነው። እና እዚህ ላይ እንግዲህ ምንድነው ከኢብሊስ የከፋ የለም እሱ ጌታውን በቀጥታ ጠይቆ ያለምንም አማላጅና አደራዳሪ ጉዳዩ ተቀባይነት ካገኘ ማንም ሰውም ቢሆን ጅን የፈለገውን ያህል ወንጀለኛ ቢሆንም በጤንነትና በህይወት እዚህ ምድር ላይ ካለ ድረስ በተለይ ጌታውን መለመን የሚያግደውና የሚከለክለው የሚያስፈራው ነገር የሌለ መሆኑን ሊያስተምረን ነው አላህ Subhanahu Wa Ta'ala የዛ አይነት መልስ የሰጠው ማለት ነው። እና እዚህ ላይ እንግዲህ ብዙ ሰዎች ወንጀለኛ ደካሞች ከመሆናቸው የተነሳ ራሳቸውን የበታች አድርገው ያውና እንደገና ሳይያውቁ በስተት ላይ ስለተለመጨመር እገሬ ያአላህ ወዳጅ ነው ትልቅ ሰው ነው ወልይ ነው ሳሊህ ነው ዓሊም ነው በማለት አላህን በቀጥታ መለመንና ተውባ መጠየቅ ሲገባቸው የወረዳ ወርደው የባሪያ ባሪያ ወይም ያሽከር ሙግዚት ለመሆን ሄደው ያንን ፍጡር ያጎበድዳሉ እሱ እንደጅ ተናሉ ምንድነው ሲሉ እኔ ወንጀለኛ ነኝ ጌታዬን መጠየቅ አልችልምና እርሶ ባከው ያማልዱኝ በማለት ለነዛ ለፍጡሮች ያጎበድዳሉ። የዛ ጊዜ ደግሞ እነዛ ፍጡሮች ትክክለኛ የአላህን መብት የማያውቁ የሆኑ እንደሆነ ክብር ያገኘን ይመስላቸውና የሽኛ እናስመራለን እያሉ በማታለልና በመደለል ከነጭራሹ ከጌታው ጋር እንዲራራቅ ያደርጉታል ማለት ነው። በተገላቢጦሽ አቃርቡኛል ሲል እንዳው እኔን አሁንም አልጠይቅም ብለህ እንደገና በተዘዋሪ መንገዲ ለባሮች እየርክ ደግሞ ደይመጥና ጀመርክ እያላ አላህ ይብስ እየጠላው የሚሄድ መሆኑን ነው ማለት ነው። ምናልባት እነዛ የሚጠየቁት የአላህን መብት የሚያውቁ የሆኑ እንደሆነ እንዲህ እኮ አይደለም መንገዱ ወንጀለኛም ብትሆን መቶበት ትችላለህ እንደገና ደግሞ አንተ ጌታን በቀጥታ መጠየቅም ትችላለህና ልክ አደራዳሪ እንደ ሰው አይደለም የሚፈልገው ብለው ይነግሩታል ማለት ነው። በአሁኑ ጊዜ ግን ብዙ ሰዎች ባለማወቃቸው የተለያየ እምነት ተከታዮች ሆኑት ሁሉ ይሄንን ነገር እንደው እንዴት ልክ መፍቲና አማራጭ በመውሰድ እኛ ወንጀለኞች ነን ንጹሃንና ቅዱሳን እንዴት ተጠናን እነሱን ከተሳለም ለነሱ ስለት ከከፈን እነሱን ድረሱልንካል እነሱ ይረዱናልና ያማልዱናል በሚል መልክ ወደ ባሰስተት ያመሩ ነው ተኢብሊስ በከፋ መልኩ ማለት ነው። አላህ ግን Subhanahu Wa Ta'ala ይሄን ቁርአን በዚህ መልክ ታሪኩን የቀረጸው ሰዎች የፈለገውን ይልብ ያጠፉ ወደ ጌታቸው ለመመለስ ይፈልጉና ለዱዓ ለማድረግ ሲሹ እኔ በሬ ክፍት ነው ቀበላለሁኝ እያለ ነው የሚያስተምረው ያለው ማለት ነው። እና ይሄን ሲባል እንግዲህ በደረጃው የተሻለ ሰው ሷሊህ የሆነ ዲን ያለው ሰው ዱዓ አድርጉልኝ አትበሉ ማለት አይደለም ዱዓ ሊያደርግለት ይችላል ግን አስሮ ተቅሎ እኔ ጌታዬ ጋር አልተዋወቅምና አንተ በመታቀቁ ቋንቋ ጠይቅልኝ ብሎ ለዛ ለሰው የውጪ መስጠቱ ጉዳይ ነው ምን ቃወመው ማለት ነው። አላህም የሚጠላው ያን ነው። እና እኔም ተውባ አረጋለሁ ጌታዬን ምህረት ለምነዋለሁ አንተም ደግሞ ባለ ተሰሚነት ማረው ብለህ ጌታህን ለምንልኝ ዱዓ አድርግልኝ ብትለው በተባባሪነት ማረግ ይቻላል ማለት ነው። ግን ተጌታ በኩል ተስፋ ቆርጦ ያ ሰውዬ ብቻ ካላማለደኝ በስተቀር እኔ ቦታ የለኝም ያለ እንደሆነ ከኢብሊስ የባሰ ሆነ ማለት ነው። እና በዚህ መልክ እንግዲህ ይሄን ማወቅና መጠንቀቅ ያስፈልጋል። ይሄንን እንግዲህ አብየቱታ በሚያቀርብ ጊዜ ወዲያውኑ አላህ ምላሽ ሰጠው እድሚያቸው ከመረዝምላቸው ክፍሎች አንዱ ነህ አለ። ሌላው ቦታ እንደሚለው ኢነከ ሚነል ሙንዘሪን ኢላ የውሚል ወቅት ማዕሉም ነው የሚለው ትቆያለህ ግን አንተ እንደጠየከው ሳይሆን በተወሰነ ደረጃ ይቀነስብሃል አለ አብየቱታ። እሱ ኢላ የውሚል ባዕሱን ነበር የሚለው ታማቀን ደርሶ ሙታን ሁሉ በሚነሳ እስከሚነሳባት ለድረስ አቆየኛል። ይሄ ማለት ምንድነው ሙታን ከተነሳ ከዛ በኋላ ሞት የለም ከሞት ሊያመልጥ ነበር የሚፈልገው እና አላህ እንግዲህ ነቃበትና ሁኔታውን ለምን እንደፈለገ ኢላ ሚቃት የውም ማዕሉም አለው። እስከ ተወሰነች ለተቀጠሮ ድረስ ነው ማቆየ እንጂ አንተ እስካልከው ሙታን እስከሚነሳ አይደለም ማለት ቂያማ በሚቃረብበት ጊዜ አስቀድሞ ስራፊል ይነፋል ጮህቱ በሚያስተጋባበት ጊዜ በዛ ዓለም ያለ ፍጥረታት ሁሉ አንድ ጊዜ ጭጭ ብሎ ያልቃል በድንጋጤ። እንደገና ለተወሰኑ አመታት ምድር በዳውና ከቆየች በኋላ ሁለተኛ ዙር ይነፋል። የዛ ጊዜ ደግሞ ሙቶ የነበረው ሁሉ እንደ አዲስ ይነሳልና እንዳሸን ይፈላል። እሱ የፈለገው እዛ ሁለተኛው ዙር መነሻው እንዲደርስ ነበር በህይወት ሳይሞት። አላህ ግን መጀመሪያ ያው ለማጥፊያ የሚደረገው ጩኸት ላይ መላእክቶችም ሁሉም የሚያልቁት የዛ ጊዜ ነው። የዛ እዛ ድረስ ነው መፈቅድልህ እንጂ እስከ መነሻው ድረስማ አይፈቀድም። ምክንያቱም ሁሉ መናለ ያፋን ወይም ቃወጅ ረብከ ዘልጀላሊ ወልኢክራም እንዳለው በዚህ ምድር ላይ ህይወት ኑሮት የሚገኝ ነገር ሁሉ በሙሉ ይወድ ማል ይጠፋል አላህ ብቻ ይቀራል ብሏልና እሱ ግን እኔም እንደ አላህ ሳልሞት ቀረው ሊል ፈልጎ ነበር ያደባው ማለት ነው። ግን አላህ መጀመሪያው ቀጠሮ ድረስ እንጂ ወዛኛው ድረስ አላደርስም በማለት በተወሰነ ደረጃ ቢቀነጨብበትም 95 በመቶ የሚሆነው ተሳክቶለታል ማለት ነው። ይሄ ግዜ እንግዲህ አላህ አንድ ግዜ ቃል ከገባ እንዲያደርግልሃለሁ ይካለ ቃሉ የማይታጠፍ መሆኑን ስለሚያቅ ምን ይላል ከዚህ ቀጥሎ ቃል ፈቢማ አቅወይተኒ እኔን በማጥመም ሳቢያ ይላል። ያው በማጥመም ምክንያት ለአቅዑድ የነለውም የዚህን ሰውዬ ዘሮች ሰዎችን ማለቱ ነው በእርግጥ ተቀመጥላቸዋለሁ ሲራተ ከልሙስጠቂም ትክክለኛው መስመርህ ላይ አለ። እንግዲህ አንተ ይህንን ረጅም እድሜ እንኳን የሰጠኸኝ እንጂ ይሄ አደም ነው እናንተ ጋራ ለመጣላት ምክንያት የሆነው እኔ ተጠልቼና ከጀነት ተሰናብቼ እሱ እስከ ልጆቹ ጀነትን የዘላለም ርስት አድርጎ ይይዛት አይገባውምና እንግዲህ እንኳን ይሄን እድሜ የሰጠኸኝ እንጂ በዚህ ረጅም እድሜ ሽንጤን ገትሬ የአደምን ዘሮች ከአንተ መስመር ለማፈናቀል መሃል ጎዳና ላይ ቁሜ ያው እስልምና ላይ ማለት ነው ወደ ግራና ወደ ቀኝ እንዲሁ እየገነበርኩ ገደል አገባቸዋለሁ ትክክለኛውን ዘላቂ መስመር ተከትለው ወደ አንተ ሪዷና ወደ ጀነት እንዳይደርሱ የምችለውን ሁሉ አደርጋለሁ የሚል ዛቻና ድንፋታ ማሰማት ጀመረ ማለት ነው። እና እንግዲህ ትክክለኛው መስመር ላይ አንድ ወንበዴ የቆመ እንደሆነ ሰዎች በዛ መንገድ እናልፋለን እያሉ ሲመጡ አከካዘራ በዚህ ማነው የሚያልፈው እያለ አደጋ እንደሚጥል የሚዝት እንግዲህ ኃይለኛ ሰው የተገኘ እንደሆነ ሰዎች ያላቸው አማራጭ ምንድነው? በዛ መንገድ መሄድ አይችሉም እኩል ወደ ግራ እኩል ወደ ቀኝ ጥሻው እየገባ በገደል እየተፈጨረጨረ ማለፍ ነው። ልክኔም ወደ ጀነት የሚያሳልፈውን ጎዳና መሃል ለመሃል አፈራጥጨ ይዝና ሰዎችን በተለያየ ስልትና ዘዴ ከዚህ አንተ ተከፈትክላቸው መስመርና ጎዳና አፈናቅላቸዋለሁና ገደል አገባቸዋለሁኛል። ثم لاتينهم انا كذا بوحالا امطاباتቸዋለሁ من بين ايديهم ከፊት ለፊታቸው ማለት ወደፊት ሙቶ መነሳት አለ የሚባለው በነብዮች የሚነገረው ነገር ይሄ ሞኞች እንቆቅልሽ ነው አትስሙ ማን ሄዷየው ወደፊት ያለውን ነገር ማን ነው የሚተነባው እያልኩኝ ወደፊት ይመጣል ተብሎ የሚነገረው ነገር እንዳይቀበሉና እንዳያምኑ አደርጋቸዋለሁ። ወሚን خلفهم እንደገና ከኋላቸው ደግሞ መጣባቸዋለሁ ካለፋችሁ በኋላ ደግሞ የሚያስጠይቅ ወንጀል የለባችሁ ሰው ከሞተ አረፈ ተገላገለ አፍር ይሆናል በቃ ተረስቶ ይቀራል ማለት ነው እላቸዋለሁ በባስ እንዳያምኑ ማለት ነው። ዋን አይማኒም ተወደቀይ በኩል ደግሞ መጣባቸዋለሁ ማለትም ኸይር ነገር ብትሰሩ ከሞት በኋላ ውጤት እናገኝባታለን እያላችሁ አትላሉ። ከሞት በኋላ አንተ የለህም ምን ነው ውጤት የምታገኘው ሰዋብ አገኛለሁ እያልክ አትጃጃል እለዋለሁ የቀኝን መንገድ እንዲተው ማለት ነው። ዋን ሸማኢሊም ተግራቸውን በኩል መጣለሁ ተወደ ግራ ደግሞ ሄድና የፈለጋችሁን የመሰላችሁንና ደስ ያላችሁን መጥፎና ሸር ብትሰሩ ማንም አይጠይቃችሁ ቅጣት አለ ጀሃነም የሚባለው ማን ሄዷየው ዝም በለው ባክ እለዋለሁኝ ማለት ነው። እና እንግዲህ ይሄ ሁለገብ የሆነ ከያጣጫው ዘመቻዬን በመከፍትበት ጊዜ ወላ ተጅዱ አክተረሁም ሻኪሪን ከአደም ዘር አብዛኛዎችን አንተን የሚያመሰግኑ ሆነው አታገኛቸውም ከሃዲና አመጠኛ ሆነው ቢሆን እንጂ በማለት ወዳውኑ ያቋም መግለጫ አወጣ ማለት ነው። እና በዚሁ መሰረት እንግዲህ አጅሬ ስራውን ከዛው ለት ጀምሮ ቀጠለ እስካሁን ድረስ ይኸው እያዋከበ ነው ማለት ነው። ይህን ሁሉ እንግዲህ መግለጫ ካስጨረሰው በኋላ አላህ ሱብሓነሁ ወተዓላ ሐሊም ላያጀል የማይቸኩል ጌታ ነውና ልክ እንደ አንድ ተራ ጓደኛ እሱን ዛቻውን ሲለቅ አዳመጠው። ይህን ታበቃ በኋላ ቃለ ኹሩጅ ሚንሃ በል እንግዲህ ያው አንተ የምትችለውን ታረጋለህ ለጊዜው ግን አሁን ውጣ ውረድ ብያለሁኝና ትእዛዙን እንዳትዘነጋው ውረድ አሁንም ውጣ ከዚህ ከጀነት ወይም ከሰማይ አካባቢ አለው። መዝኡመን እና በእኔ በኩል የተወቀስክ ሆነ ውረድ ይለዋል ማለት ነው። ወይም የተጠላህና የተዋረድክ ሆነ መድሁረን መጥሩድ የሚረህመትላ ከአላህ ረራሄ የተባረርክ እርጉም ሆነ ውረድ በማለት ስንብቱን አሁንም ደጋግሞ አረጋገጠለት። እንደው ለማስፈራራትና ለማስጠንቀቅ እንዳይመስለው ከምር ያው ከዛ አካባቢ መውረድ ያለበት መሆኑን ደጋግሞ አረጋገጠለት ማለት ነው። እና ለምን ተቢያ ከሚንሁም አሁን እንግዲህ ባልከው መሰረት ከዚህ ከአደም ዝርያ መካከለ አንተን ጥላታቸውን ለመከተል የሚፈልጉ ካሉ ለአምላአነ ጀሃነመ እነሱም ካንተ ያልተሻሉ ወንጀለኞች ናቸውና ሚንኩም አጅማኢን ካንተን ተተከታዮችም በድምሩ አንተንም ተከታዮችህንም አጠቃልለ የጀሃነመ ሙሊያ አድርጋችኋለሁኝና ለማንኛውም አሁን ውረድ አለው ነው ማለት ويا آدم اسكن أنت وزوجك الجنة فكلا من حيث شئتما ولا تقربا هذه الشجرة فتكونا